ባኬ ፍራ ናኔ ኡኔ ስኛ ዲሲላም ነው ረጅራ ካንኬ እያፈና ነብይ ሉጋ ደሙ ከስቲ ወላም ዲ ጋቲኛ ሱታኒ ቡማተን ዴ ሲኑራ ቀብዳቲ ወራአቲ ጀጨ ወራቁ ቤ ጀጨ ዱር ኦባ ፈተኒ ዱሪ ማቲም ማሎ ወካታቲ ዱርተ ዮሲ ጋፈተኒ ኦቡ ማዱ ኮማቹ ማንቴ ተንዲ ቡቡሚ ኮፋቲ ማሌኑ ማቲ ኮሊስ ሞስነስ ቢ ፋስተርካኖ ባቲ ሲኑ ማኩኖ ወራሲ ደቡ ኬኛ ኑ ጋሌ ረሂዳቲ ዱኒ ማቲም ማሎ ሼክ ባክሪ ሰማሎ ፈይሌ ቢዳቲ አሎን ነማኩኒ ናንገርጋር ጀቴ ወዶልት ገሉሌ ናኒ ጃር ጀቴ ሰበበላ ቱን ቀቡር ረቆጨ በጀቴ ዋን ጉዳቡ ማቸን ቆዩ ለበጀቴ ካኒ ሲልከተን ካኒ ባዱተን ካኒ እድትቱተን ኦፊ ጉየ ጀቴ መነክ ረይከ ሰት ቆፋዱ ጀቴ ዱኒ ማቲማሎ ዱኒ ማቲማሎ ዱኒ ማቲማሎ ኩኑ ሳንቢና ዲላኑ ቀምኑ ኢፋማሲንጀነሮቱ ቀልቢ ጀምኑ ኑቲ ሙለኒ ማሌ አቲ ጉዳ ኬኛ ጉዳ ኦጂ ጉዳ ሲናቡኑ ፋሜ ಸಭಾ ಹಿಂದೂ que tú